ሊወጋኝ ጠላት ገባኝ ሲፎክር ሲያስፈራራኝ አምላኬን ስመለከት ልቤ ተሞላ በእምነት የልብ አይኖቼን ሲያበራ አየው የእሳት ሰረገላ በልግጠማቸው ውጣና አስቀድምልኝ ምስጋና ጌታ በመንፈሱ ኢየሱስ በመንፈሱ ጌታ በመንፈሱ ኢየሱስ በመንፈሱ ሰልፉ ሲበዛ ፈራሁኝ ብዬ አምላኬን ጠየኩ ምን ላድርግ ብዬ ልጄ ምስጋና ጀምር አለኝ ከድብቅ ጦሩ ሊፈጅልኝ ጠላት ወደቀ ተንኮታኮተ ቃሉን ለብሼ ሰይፌን ይዤ ጠላት ወደቀ ተንኮታኮተ ቃሉን ለብሼ ሰይፌን ይዤ ደናገት በምሰማው በማርት በዛቻቸው ካንተ ጋር ያለው ይበልጣልና ታዲያ ሳቅባቸው ቀድሞም ጠላት ወድቋልና በእምነት ጀምር ምስጋና ቀድሞም ጠላት ወድቋልና በእምነት ጀምር ምስጋና በመንፈሱ ኢየሱስ በመንፈሱ ጌታ በመንፈሱ ኢየሱስ በመንፈሱ ለአምላኩ ክብር ያምጣ ለአምላኩ ክብር ያምጣ ይደደር በገናው ይደደር በገናው ይመታ ከበሮ ይመታ ከበሮ ጠላቱ የተቀጣ ጠላቱ የተቀጣ ለአምላኩ ክብር ያምጣ ለአምላኩ ክብር ያምጣ ይደደር በገናው ይደደር በገናው ይመታ ከበሮ ይመታ ከበሮ ምስጋና ለእለተ ምስጋና ለእለተ ምስጋና ለእለተ ምስጋና ለእለተ ምስጋና ለእለተ አላጋይ ኩንዶሲ አላጋይ ኩንዶሲ አንቀማይ ወጥቶሲ አንቀማይ ወጥቶሲ ማዝንቂያ ካራቢያኒ ማዝንቂያ ካራቢያኒ አባወራ ባነው በስ አባወራ ባነው በስ አላጋይ ኩንዶሲ አላጋይ ኩንዶሲ አንቀማይ ወጥቶሲ አንቀማይ ወጥቶሲ ማዝንቂያ ካራቢያኒ ማዝንቂያ ካራቢያኒ አባወራ ባነው በስ አባወራ ባነው በስ ጋላታይ አሳ ወንጆይ Galatians, what's in the sea? ሲኒ ኮሪያ ነው አይሩማራ ማዳ ነው አይሩማራ ነው አሳ